ጋር ካንተ ጋር ኢየሱስ ለብራንተ ጋር ካንተ ጋር ያላንተ ማይሆንልኝ ካንተ ጋር ብቻዬን አያምረብኝም ካንተ ጋር ይሄ ልቤ ተመኝቶ ለኑር አንተ ጋር ባልበለም አማረባቸው ካንተ ጋር ይወገኑ በምድር ተጨብጭቦልኝ በሰማይ ከምታፍርብኝ ይቅረብኝ ሁሉም ይቅር ካንተ ጋር ብቻ ልኖርም መራብን አውቃለው መጥገብን ማግኘትን አውቃለው ማጣትን እኔ ማይሆንልኝ ማያምርብኝ ያ ያን ጊዜ በፍጹም ነበረ ካለው ጌታን ያየውል ጊዜ ተቀበለው ይሄ ልቤ ተመኝቶ ለራን ተጋ